ብቻውን ኢየሱስ አምላክ ኢየሱስ ትናንት ኢየሱስ ዛሬም ኢየሱስ ኢየሱስ ኢየሱስ የሕይወቴ ንጉስ አምላክ ኢየሱስ አምላክ ኢየሱስ ትናንት ኢየሱስ ዛሬም ኢየሱስ ኢየሱስ ኢየሱስ የሕይወቴ ንጉስ ያደራል ስላችሁ አትቀሙኝ ኢየሱስ ለኔስ ሲያደላየሁኝ ያላደረገልኝ የቱ ነው ምንድነው ለኔስ ኢየሱስ የጀጎነ ልዩ ነው አንቺ አምና ኢየሱስ አምናም ኢየሱስ ትናንት ኢየሱስ ዛሬም ኢየሱስ ኢየሱስ ኢየሱስ የሕይወቴ ንጉስ የተገፋው ነበርኩ እግር የረገጠኝ ሲያዩኝ የማስቀይም አይገላመጠኝ ኢየሱስ ንዋትቦ በዘይቱ የቀባኝ አልብሶ ሸላሎ ከመቅደስ ያገባኝ አንቺ አምና ኢየሱስ አምናም ኢየሱስ ትናንት ኢየሱስ ዛሬም ኢየሱስ ኢየሱስ ኢየሱስ የሕይወቴ ንጉስ በወይኖ ግንድ ላይ ሆኜ ቅርንጫፍ ጣፋጭ ፍሬ እንድሰጥ ልብ የሚያሳርፍ ከሩቅ የተጠራው የበረሃ ወይራ የጌታዬን ፍቅር እንዴት ብዬ ላውራ አንቺ አምና ኢየሱስ አምናም ኢየሱስ ትናንት ኢየሱስ ዛሬም ኢየሱስ ኢየሱስ ኢየሱስ የሕይወቴ ንጉስ ኢየሱስ ኢየሱስ የሕይወቴ ንጉስ